ነበር ትንሽ ጨለም ብሎ አባቴ ሲጠራኝ ያለና ቶሎ ምንም ህፃን ብሆን ሚስጥሩ ባይገባኝ አባቴን ባውጥቶ አልቅሶ መከረኝ እንዲህ ሲል መከረኝ ተማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ ስማኝ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ተማር ልጄ ተማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ ስማኝ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው እያለ ሲመክረኝ እየተማረረ ውሻዬን አቅፌ ይጫወት ነበረ ቢመክረኝ አልሰማው ብስጭቱ ባሰ ትቶኝ ገባ ከቤት እያለቃቀሰ ዋይ እንዲህ ሲል መከረኝ ግን ተማር ልጄ ተማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ ስማኝ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ተማር ልጄ ስማኝ ልጄ ሌት ፀሐይ